يوم يجمع الله الرسل فيقول ماذا أجبتم؟ قالوا لا علم لنا إنك أنت علام الغيوب. إذا قال الله يا عيسى ابن مريم اذكر نعمتي عليك وعلى والدتك إذا أيدتك بروح القدس تكلم الناس في المهد وكهلا، وإذا علمتك الكتاب والحكمة والتوراة والإنجيل، وإذا تخلق من الطين كهيئة الطير بإذني فتنفخ فيها فتكون طيرا بإذني، وتبرئ الأكمه والأبرص بإذني، وإذ تخرج الموتى بإذني، وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين. يوم يجمع الله الرسل الله سبحانه وتعالى ملكتين وچني يمسرات سببتي هنون إلت التوصوب لاتشو يوم القيامة هون በየዘመኑና በየሀገሩስልካቸውና ያስተማራቸው የነበሩት ነቢያቶች አሰባስቦ ለሥራ ውጤታቸውን እንዲያቀርቡ ያደርጋል። ፈየቁል ማዳ ኡጅብቱም ሁላችሁም በየተራችሁ ተልካችሁ ነበር ከህዝብ በኩል ምን አይነት ምላሽ አገኛችሁ ብሎ የሚጠይቅባቸው ነለት አስተውሳቸው ይላል። قالوا لا علم لنا ነቢያትም እኛ ዕውቀት የለንም በማለት ጥቅል መልስ መልሳሉ ይላል። ማለት አንተ ለኛ ያጋጠመንን ውጤት ከኛ የበለጠ ታውቃለህና ላንተ ምን ነግርበትና የምናስረዳበት አንደበት የለንም ያው እንዳየኸው እንደምታውቀው ነው እኛ ምን እንነግራለን ማለታቸው ነው ለተአዱ። ምክንያቱም እንግዲህ ጥያቄ ሲቀርብላቸው አላህ ሳይውቅ ቀርቶ አይደለም የጠየቃቸው። እነሱ እንዲህ እንዲያጋጥመናል ይሄን ያህል ሰው አምነልናል ይሄን ያህል ክዱናል ማለቱን ትተው በአንተ ዕውቀት አቋያ እኛ ዕውቀት እንደሌለን ነው አንተ ወራዘህ ታቀዋለህ ምን እናገርበት አንደበት የለንም በማለት ለሱ አክብሮት ይሰጣሉ በመልሳቸው ማለት ነው። ኢነካ አንተ አላሙል ጉዩብ አንተ የኛን ሁኔታ ብቻ ሳይሆን በአለም ዙሪያ እጅግ የራቁና የተደበቁ የሆኑትን ምስጢሮች ሁሉ አብጠርጥረህ የምታጌታ ነህና እኛ ላንተ ምኑን እንነግራለን ያው እንደምታውቀው ነው በሚል መልስ ይሰጣሉ ይላል። إذ قال الله يا عيسى ابن مريم كذان بمكتل عندنا وجه زرزر بممتات يا مريم اللي عيسان عندما يكتلوا طياك يا كرب الله تعالى معنا قري نبي الله عيسى كليل وچو يتليا كبرنك نگر سلال لباتشو ارغب استاتشو ياتفت نگر باين ورم بستاتشو سم بزو حزب توان عبدالنا يتالجنو يتانو يتبالا ሲደረግ የነበረው ነገር ሁሉ እጅግ እንግዲህ አሰቅጣጭና ነብያቶች ታሪክ ጋራ የማይዛመድ በመሆኑ የሳቸው ተከታይነን ባዎችን ለማጋለጥ ራሳቸውን ጥያቄ ያቀርብላቸዋል ማለት ነው። እና ከነብዮቹ መካከል እንግዲህ እንዳስፈላጊነቱ ሁሉም በተናጠል የሚጠየቁ እንዳሉ ይጠቁመናል። በጥቅል ሲጠየቁ መልሱ እቀት የለንም አንተ ታውቃለህ ብለው ይጠቀላሉ። ግን በዝርዝር አንዳንዶችን በሚጠይቃቸው ጊዜ ደግሞ በዝርዝሩ ጥያቄ መልስ መስጠት ያለባቸው መሆኑን ለማሳየት ኢሳን እንደ ምሳሌ ወስዶ ያቀርባቸዋል ማለት ነው። እና አንተ የማርያም ልጅ ኢሳ ይላል እንኩር ኒዓመቲ አለይከ አንተ በዱንያ ዓለም ባለህበት ጊዜ እኔ ባንተ ላይ የዋልኩትንና የለገስኩን ጸጋዬን አስታውስ ይላቸዋል ማለት ነው። እንዳይደነግጡ መጀመሪያ እሱ እንግዲህ የሚወዳቸውና የሚያከብራቸው መሆኑን ለመግለጽ የዋለላቸውን ውለታ እንዲያስታውሱ ያረጋል መጀመሪያ ማለት ነው። ዋላ ዋሊደቲ በወላጅናተም ላይ ባንተና በእናተ ላይ የዋልኩላችሁ ውለታ ብዙ ነው እና ያ ውለታዬ እናንተን የምወዳችሁ የማከብራችሁ መሆኑን ያመለክታልና መጀመሪያ እሱን አስታውስ። ይዳየቱ ከቢሩ ህልቁዱሲ አንተ በታማኙ በጅብሪል በረዳውና ባጠናከርኩ ጊዜ የነበረውን ሁኔታ አስታውስ ይላል። እንግዲህ እሳቸው ነቢይ ነኝ ብለው በሚነሱበት ጊዜ በእስራኤል ሀገር የሁዶቹ አንተ ነቢይ ልትሆን አትችልም በማለት ጠንካራ ተቃውሞ አዳር አነሱባቸው። ይህ ጊዜ እንዳውም ይሄ የነቢዮችን ታሪክ የሚያጎልፍ ነውና አባት የሌለው ደግሞ ነቢይ ነኝ እያለ እስራኤልን ሊያስደፍር ነው ብለው ሊገሉት አሰቡ። እና ጥላቶቹ እንዳይገሉት ጅብሪልን ጠብቀው ብሎ መደበ ይባላል። ጅብሪል ከዛ በፊት ለብዙ ነቢያቶች አስተማሪ ኡስታዝ ነው። ከአላህ የሚላከውን መልእክት አምጥቶ ነግሯቸው ይሄዳል እንጂ ለነብዮች ዘብ አይቆምም ማለት ነው። ለነብዩላህ ኢሳ ግን ጥላቶቻቸው አደገኛ ከመሆናቸው የተነሳ እዛው ያስተማረ እዛው ደግሞ እሱ ጥበቃና እንክብካቤ እንዲያደርግላቸው መድቦት ነበር ማለት ነው። ናቱ ከሊሙና ሰቲል መህዲ ወካላ ሌላው ደግሞ ወለታየ ገና በህፃንነት ምንጣፍ ላይ ይያለፍ ሰዎችን የምታናግር መሆነም ሌላኛው ውለታዬ ነው። አዲስ ተወልደው ገና እርጥብ ልጅ ይያሉ ከየት አመጣሽው ይሄ ልጅ ያለባል ብለው ሲጠይቋት ልጁን ጠይቁት ብላ ጋበዘች። የዛ ጊዜ ከይፈኑ ከሊሙ መንካነ ፊል መድሶ ቢያቢሉም እሱ ኢኒ አብዱላህ አታኒ አልኪታበ ወጃአለኒ ነብያ በማለት መግለጫውን ሰጠ ማለት ነው። እዛ ጊዜ እንግዲህ በዛ እድሜ ላይ ይያለ ልክ እንደ ትልቅ ሰው በሩቱ አንደበት መናገርና ማስረዳት ለማንም አልተደረገም ከዛ በፊትና ይሄንን የሰጠው መሆኔን አስተውል። ወካለን እንደገና ደግሞ ኋላ ጎልማሳ ሆነም ኋላ ደግሞ ያው ወደ 30 አመት አካባቢ ሲደርሱ ነብይ ሆኑ። ነብይ ሆነው የሚናገሩትና የሚገልጹት አነጋገር ህፃን ሆነው ከተናገሩት የተለየ አይደለም። መጀመሪያም ህፃን ሆነው እንደ ህፃን አንደበት ሳይሆን በጣም የበሰለና ግልጽ የሆነ አነጋገር ነበረ። ኋላም ትልቅ ሰው ሆነው የተናገሩት ከዛ የተለየ አይደለም። በሁለቱ ወቅት የተናገሩት ተመሳሳይ መሆኑን ለማሳየት ነው ማለት ነው እንጂ እንደ ጎልማሳ ሆኖ የማይናገር የለም። ይሄን ደግሞ ሙዕጂዛ አይቆጠርም ማለት ነው። ወይላ علمت الكتاب والحكمه እንደገና ደግሞ የጽሁፍን የሞያ ያስተማርኩ ጊዜ የዋልኩልህን ውለታ አስታውስላቸዋል። ነብዩላህ ኢሳ እንግዲህ የእጅ ጽሁፋቸው ከማንኛውም ሰው የበለጠና የረቀቀ ነበር ይባላል። አንደኛው ሙዕጂዛቸው እሳቸው የጻፉት ጽሁፍ ማንኛውም ማሽን ተጻፈው አይተናነስም ነበር። ልዩ ሙያቸው ጽሁፍ መጻፍ ነበር ይባላል። እና በከጥ አንደኛ ተብለው በአለም የሚደነቁ ሰው ነበሩ። ወልህክማ እንደገና ደግሞ ጠቃሚ የሆኑ ጥበብ አዘል ዕውቀቶችንም የለገሱ ጊዜ ከልጅነታቸው ጀምረው ጉልህ ነበሩ ይባላል። ኋላም ደግሞ አላህ ያው ንብዋ ሲሰጣቸው የበለጠ ዕውቀታቸው እየሰፋና እየዳበረ መጣ። ወተውራት የነብዩ ሙሳ ኪታብን ተውራትን ደግሞ በሚገባ ያስተማርኩ ጊዜ ይላል። ተውራት ከወረዱት ክትቦች ሁሉ ከቁርአን በፊት በጣም ከባድ ነው። ባስተማሪ እንኳ የሱን ምስጢር ለማግኘት አስቸጋሪ ኪታብ ነው ይባላል። ታቸው ግን ቃሉን በደንብ ሸምድደው ሐፍዘውት ነበር። እንደገና ደግሞ ምስጥሩን በሚገባ ተንትነው ለመረዳትና ለማስረዳት ይችሉ ነበር ማለት ነው። ወልኢንጂል በተጨማሪ ደግሞ ኢንጂል የተባለውን ኪታብ ላንተ ያወረድኩልህና ያሳወቅኩ መሆኔን አስተውስ። እነዚህ ሁሉ ያው ባንተ ላይ የለገስኳቸው ውለታዎች ናቸውና ማለት ነው። ወይስተኽሉቁ ሚን አጢኒ ካያአቲ ጠይሪ ቢኢድኒ እንደገና ነብይነትህን ለማረጋገጥ ደግሞ ሙዕጂዛ የሆነልህ ዘንዳ ከጭቃው በወፍ ወይም በበራሪ ቅርጽ ቀርጸና አዘጋጅተህ ፈተንፉፉ ፊሃ በዛች በወፍ መልክ የሰራህትን ጭቃ ትንፋሽን እንደዚህ በምትነፋባት ጊዜ ፈተኩኑ ጠይረን ቢኢድኒ ወዳውኑ በእኔ በጌታ ፍቃድ ህይወት ያላት ተንቀሳቃሽ በራሪ ወይም ወፍ ሁና የምትሄድ መሆኗም ይህ ሌላው ውለታዬ ነው። ወቱብሪኡ ለአክማሃ እንደገና ደግሞ ሲወለዱ ገና አፋቸው እንደዚህ እንደተለጎመ ለመናገር የማይችሉ ሆነው ያቅዳቸው ራሱ ሳይከፈት የሚወለዱት ህፃናቶች እንደዚህ በመላጭ ቀደ አጥተካክለህ ወዳውኑ የምታድናቸው መሆኑ። ወልአብረሶ የለምጥ በሽታ የያዛቸውን ደግሞ በሰውነታቸው ላይ ያለውን ለምጥ ወዳው በእጅ ዳሰህ የምታጠፋና የምትፈውስ መሆንህ ቢእድኒ በእኔ ፍቃድ የሁሉ ውለታዬ ነውና ይህን ሁሉ አስታውስ ይላል። ወይ ትخرجوا الموتى باذني ከዛም በላይ ደግሞ ሙታኖችን በእኔ ፍቃድ ጠልየህ ወዳውኑ ህይወታቸው እንዲመለስላቸው አድርገህ ከመቃብር የምታወጣ መሆነህም ይሄ ሌላኛውና አስገራሚው ተአምር ሙዕጂዛ ነበር። እነዚህ ሁሉ የኔ ውለታዎች ናቸውና እነዚህን አስተውል አላቸው። ወይ ከፈፍቱ بني اسرائيل عنك اذ جئتهم بالبينات የእስራኤልን ዘሮች ደግሞ አንተ ነብይ ለመሆንህ የማረጋግጡ የሆኑ ተጨባጭ አንቀጾችንና ተአምሮችን ይዘላቸው በመጣህበት ጊዜ እነሱ ደግሞ ነብይ ልትሆን አይገባህም ብለው ሲቃወሙህና ባንተ ላይ ጥቃትም ሊያደርሱ ሲሞክሩ እነሱን የገታሁና የተቆጣጠርኩሉ መሆኔንም አስተውል። فقال الذين كفروا منهم كنذيك اسرائيلዎቹ መካከለ ከሃዲዎቹ ان هذا الا سحر مبين የኢሳ የሚያሳየን ነገር ሙዕጂዛ ነው ይያለ እሱ እንደሚለው ሙዕጂዛ ወይን ተአምር ሳይሆን ግልጽ የሆነ የሟርት ወይም የአስማት ማጭበርበሪያና ማታለያ ነው ብለው ሙዕጂዛዎችን እያጣጣሉ በአንተ ላይ ጉዳትና ጥቃት ሊፈጽሙ ሲሞክሩ እንዴት እንደተቆጣጠርኩልህና እንደገታሁልህ አስታውስ በማለት የዋለላቸውን ውለታ በጣም እንግዲህ ዋና ዋና አንኳሮችን በዝርዝር ይጠቅስላቸዋል ማለት ነው። እዚህ ላይ እንግዲህ ነቢዩላህ ኢሳ ነቢይነታቸውን ለማረጋገጥ በይሁዶቹ በኩል ተቀባይነት ለማግኘት አላህ Subhanahu Wa Ta'ala የሰጣቸው ልዩ ልዩ ተአምርና ሙዕጂዛዎች ዋና ዋናዎቹ ተገልጸዋል። እዚህ ላይ ግን አብዛኛዎቹ ሰዎች ነገሮችን በጥልቅ ካለመመልከት የተነሳ ኢየሱስ ጌታ ለመሆኑ በቁርአን ራሱ የተጠቀሰለት የተለያዩ መረጃዎች አሉ። ከነዛም መካከል ህይወት ያለው ነገር ጭቃ ቀርጾና አዘጋጅቶ በወፍ መልክ ህይወት ይዘራበት ነበር። ይሄ ህይወት የመዝራትና የመፍጠር ችሎታ አለው በማለት ለመከራከር ይሞክራሉ። እንደገና ደግሞ ያው አፉ ያልተከፈተውን ሰውዬ አፉ እንዲከፈት ያደርጉ ነበር። ለምጥበሽ ተያዘው እንዲድን ያደርጉ ነበር። ሙታን ጠሌው ያስነሱ ነበር። የሚለውን ሁሉ ነገር በመደርደር ልክታቸው በማንነታቸው በራሳቸው ጥረትና ዕውቀት ጉልበት እንደሰሩት በማድረግ የሚያደናግሩና የሚያምታቷሉ። ግን ሌላ ማስረጃ ሳይያስፈልግ እዚሁ አያቱን በሚገባ ብንመለከተው አላህ በእያንዳንዷ ሙዕጂዛ ቢኢድኒ ይያለ ነው፣ በእኔ በጌታው ፍቃድ ይያለ ነው እየተናገረ ያለው ማለት ነው። ሰው መቼም ልቡን ታልከፈተ ሁልጊዜ አንዱን ጥሎ አንዱን አንጠልጥሎ ይሄንን አያት እንደማስረጃ ያደረጉ ከፊሎቹን ቃላቶች ተተው ከፊሎቹን የመከራከር ያደርጓቸዋል። አላህ ያንን በወህ መልክ የሚሰራውን ነገር ህይወት እንዲዘራበት የተደረገው በእኔ ፍቃድ ነው፣ እሱ እፍስል እኔ ሩህ እንዲሰራበት ያደረኩ ነው ይያለ ነው አላህ Subhanahu Wa Ta'ala። እንደገና ያንን እንዲአክመው እንዲናገር ያደረኩት እኔ በፍቃዴ ነኝ ዱዳው ማለት ነው። እንደገና የለምጥ በሽታ ያዘውን በእጁ ሲዳስስ እንዲድንም ያደረኩት እኔው በፍቃዴ ነው ይያለ ነው ማለት ነው። ሙታኖችም እንዲነሱ የተደረገው በእኔ ፍቃድ ነው ይያለ ይያለ። ግን ሰዎቹ በኢየሱስ ፍቃድ እንደተሰራ አድርገው ይናገራሉ። ሳቸው ሰበብ ነው የሆኑት እንጂ ስራውን የሰራው ያከናወነው አላህ ነው Subhanahu Wa Ta'ala ማለት ነው። በሌላም በኩል ደግሞ ሙታን የማስነሳትን ጉዳይ ስንመለከት ነብዩላህ ኢሳ የመጀመሪያ የሞተ ሰው ጸልዮ ያስነሱ አይደሉም። ከሳቸው በፊት ብዙ የተለያዩ ነብያቶች እንደዚሁ በአላህ ፍቃድ የሞቱትን ሰዎች እንዲነሱ አድርገዋል። ከነዛም መካከል ለምሳሌ ነብዩላህ ሙሳን ብንወስድ በሲና በረሃ 70 ሰዎችን አስከትለው ሄደው ለዱዓ እዛ ያልሆነ ነገር ጠይቀው 70ዎቹ ሰዎች ሁሉ አላህ ተቆጣባቸውና አለቁ ይላል። ከዛ በኋላ አሳቸው ደንግጠው ለው ሸይጣ አለክተውም ወኢያ የሚንቀብሉ አፈቶሊኩና ቢማ ፈዓለ ሱፋሃ ኡሚና በማለት ጌታቸውን ጠየቁ። እዚህ ከመምጣታቸው በፊት ከፈለክ እነሱንም እኛንም እዛ ሀገራችን በተሰባችን ማከል ማጥፋት ይቻላል፣ እንደገና ለሥራ ጉዳይ ይያቸው የመጣሁት እኛ ሀገር ሽማግሌዎች እዚህ እንዴት ጨርስብኛል? አሁን እንዴት አርጌ ነው ሂጄ የነሱን በተሰዎች የምነግረው ብለው ሲጨነቁና ዱዓት ያደርጉ 70ዎቹን ሰዎች ሁሉ ثم احياهم ይላል። እንደገና አላህ በፍቃዱ አዳነላቸውና በሰላም ተመልሰው አገራቸው ሊገቡ ቻሉ ይላል። በሌላም በኩል ደግሞ እንደዚሁ ከእስራኤል ነብያቶች አንዱ የታቸውን ታሪክ በሚያነሳበት ጊዜ ዓለም ተረ ኢለለዲነ خرجوا من ديارهم وهم ألوف حذر الموت ይላል። ሰዎች ከእስራኤል ነብያቶች አንዱ በነበረበት ወቅት ሰውየልቅት በሽታ ፈርተው ከተማቸው ለቀውና በቅተው ሄዱ በብዙ ሺህ የሚቆጠሩ ይላል። እና እዛ ሄዱበት ቦታ በነብዩ አማካይነት ሙቱ አላቸውና ሞቱ። ከሞቱም በኋላ ثم احياهم መልሶ በፍቃዱ አላህ እንዲድኑ አደረጋቸው ይላል። በሌላም በኩል ደግሞ ነብዩላህ ኢብራሂም ረቢ አሪኒ ከይፈ ቱህይል መውታ ጌታዬ ወይ ሙታን እንዴት እንደምታድን አሳየኝ ብለው በጠየቁት መሰረት አላህ አታ ምንም እንደቢላቸው ቃል የጥመ እነ ቀልቢ ልቤ የበለጠ እንዲረካ ነው ያየሁት ነገር ከሰማሁት የበለጠ አስተማማኝ ነውና አሉ። ይህ ጊዜ ፈቁድ አርባአተ ሚነ ጦይር ፈሱርሁነ ኢለይክ በል አራት የተለያዩ አበራሪዎችን ያዝና ወደ አንተ ጠጋ አርገህ ታስተዋልክ በኋላ አርደህ ሰውነታቸውን ቁምጥምጥ አርገህ ጨቅጭቀህ በአንድ ታረከው በኋላ እንደገና የነሱን እንግዲህ ቁንጣሬ እያነሳ በተለያዩ ጋራዎች ላይ አስቀምጠው አላቸው። እዛ ተለያዩ ጋራዎች ላይ ስጋቸውን ቦጫጭቀው ታስቀመጡ በኋላ ቱመድዑሁነ ጥራቸው እንደገና አለ አላህ Subhanahu Wa Ta'ala። ኑቶሎ በአላህ ፍቃድ ብለው ሲጠሯቸው የቲነከ ሰአየን ወዳውኑ በፍጥነት እየከነፉ ይመጡልሃል አላቸው። በተባለው መሰረት እነዛን ወፎች ቦጫጭቀውና ሰውነታቸውን አደበላልቀው ተለያየ ቦታ እንደ መድኃኒት እየቆነጠሩ ታስቀመጧቸው በኋላ ወዳውኑ ዲነውና በነበሩበት መልክ ተስተካክለው መጡ ይላል። وَعَلَمَ أَنَّ اللَّهَ عَزِيزٌ حَكِيمٌ إِنَّ اللَّهَ شَنَّ بِنَا طَبَبَنْيَا مُهُنُونَ بَجْزِهُ وَقْبِلُوَ لَبْرَاهِمَ أَسْرَدَّهُ إِلَى እነዚህና እነዚህን የመሳሰሉ ብዙ የሙታን ያስነሱ ነብያቶች እንዳሉ ነው ቁርአን የሚነግረን ማለት ነው። ስለዚህ ኢየሱስ ብቻ አይደለም ጌታ ለምኖ ሙታን እንዲነሳለት የሆነው፣ ከሱ በፊት ያሉት እንዳውም በብዙ ቁጥር ነው የሚነገርላቸው። እሳቸውስ አራት ሰው ነው ያስነሱት ነው የሚባለው ኢሳ። እና ዝሮ ዝሮ ግን ቢኢድኒ የሚለው ነው ወጣኝ፣ በእኔ ፍቃድ ነው የሚለው። እሱ ከፈቀደ የማይሆን ነገር የለም። ካለሱ ፍቃድ ግን በማንነቱ የሰራው አለመሆኑን ነው አላህ ሱብሓነሁ ወተዓላ የሚነግረንና የሚያስታውሰን ማለት ነው። እና ይሄንን በውለታ መልክ ይሄንን እንዲታረግ ያስቻልኩ እኔ መሆኔን ተገንዘብ ይያላቸው ነው። የራሳቸው ስራ ውጤትማ ቢሆን ኖሮ ውለታዬን አስተውስ አይላቸው ነበር ገና ከመግቢያው ማለት ነው። وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون. إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين. قالوا نريد أن نأكل منها وتطمئن قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين. قال عيسى ابن مريم اللهم ربنا أنزل علينا مائدة من السماء تكون لنا عيدا لأولنا وآخرنا وآية منك وارزقنا وأنت خير الرازقين. قال الله إني منزلها عليكم فمن يكفر بعد منكم فإني أعذبه عذابا لا أعذبه أحدا من العالمين. وإذا أوحيت إلى الحواريين ወደ ሐዋርያት መልእክቴን ያስተላለፉ ጊዜ የነበረውን ሁኔታ አስታውሳቸዋል። ሐዋርያን የሚባሉት አንድ 12 የሚሆኑ ግለሰቦች ናቸው። ከነዚህ ከእስራኤል ዘሮች ነው የሚባለው። እናታቸው እንግዲህ በበይተልሔም ከተማ አካባቢ ተተላኩ በኋላ የይሁዲን የጎሳ መሪዎች እኔ አላህ ነብይ ነኝና ኑ ተከተሉኝ ብለው ግብዣ ጥሪ በሚያደርጉላቸው ጊዜ አንተ እንዳውም ትክክለኛ ህጋዊ ልጅ አይደለህምና ነብይ መሆን አይገባም አርፋ ተቀመጥ በማለት ማስጠንቀቂያ ሰጧቸው። ይሄ ጊዜ ሳቸው ደጋግመው ቢናገሩ ቢወተውቱም ሰሚ ጆሮ አላገኙም። እንዳውም ይባስ ብለው ይሄ ልጅ መግደል ማጥፋት አለብን ብለው ቆርጠው ተነሱ ይባላል። ይሄ ጊዜ ለመጨረሻ ጊዜ እድል ይሞክራሉና አንድ ቀን በአደባባይ ህዝብ በተሰበሰበበት ማን አንሷሪ ኢላላህ ይያሉ ያውጁ ገባ። እንግዲህ ሁላችሁም እንዳው ደምድማችሁ ካዳችሁኝና አስተባበላችሁኝ ማለት ነው። ማን ነው ከኔ ጋር አቁሞ የአላህን ፍቃድ የሚያራምድ? ማን ነው እኔን የሚተባበር? እያሉ ሲለልቡ አላህ እነዚህን ሐዋርያት የሚባሉ ግለሰቦች አራራቸውና ያው በልባቸው ይሄን ሰውዬ እንቀበለው እንተባበረው የሚል ስሜት አሳደረባቸውና ወዳውኑ መተው እሳቸው እንደሚያምኑና ድጋፍ እንደሚሰጧቸው ገለጹ ማለት ነው። እና ወህይቱ ማለት ወህየል ኢልሃም ነው ተብሏል። በልቦናቸው ልክ አላህ ሱብሓነሁ ወተዓላ ኢሳን የመቀበልና የመደገፍ ስሜት አሳደረባቸውና አንአሚኑ ቢ በኔ በጌታችሁ እመኑ ወቢረሱሊ በመልእክተኛ በኢሳም እመኑ የሚለውን ስሜት ሳተራጭባቸው ጊዜ በልቦናቸው ቃሉ አመና ወዳውኑ ባልተጠበቀ ሁኔታ አምነንልሃል ብለው መልስ ሰጥቷቸው ለኢሳ ማለት ነው። በጌታም አምነናል አንተም ያላህ ነብይ ነህ ከዛሬ ጀምረን እንተባበራለን አይዞ አሏቸው። ወሽሃድ ቢአንና ሙስሊሙን እና እኛ ካሁኑ ደቂቃ ጀምረን ለአላህ እጃችንን የሰጠንና ለአንተም የቅርብ ረዳቶች መሆናችንን መስክርልን ጌታ ዘንዳ አሉት ነው የሚለው። እና እዚህ ላይ ቢአንና ሙስሊሙን አሉ። የሁሉም ነቢያቶች ተከታዮች ሙስሊሞች ይባሉ እንደነበረም አስተማሩን ማለት ነው እንጂ ቢአንና ነስራንዩን አላሉ። በአሁኑ ጊዜ የኢሳ ተከታዮች ክርስቲያን ነን እያሉ ነው ራሳቸውን የሚጠሩ። ስለዚህ እና ይህ ስም ከጊዜ በኋላ የመጣ መሆኑን ያስገነዝበናል ማለት ነው። ኢሳ ራሳቸው በዛ ወቅት ነስራኒ የሚባለውን ስያሜ አያውቁትም። ሰዎቹ ግን ከጊዜ በኋላ አምጥተው ያን ሙስሊም የሚለውን ስም ሰርዘው ለራሳቸው ነስራኒ ብለው ስያሜ ሰጡ ማለት ነው። ስለዚህም ነው ቃሉ ኢና ነሳራ ያለው ዙ ሱራ ላይ ቀደም ብሎ ስለነሱ ሲያነሳ እነዚያ ራሳቸውን ክርስቲያኖች ነን ብለው የሰየሙት ሰዎች ለሙስሊሞቹ ቀረብ ይላሉ ከይሁዶቹ ያለው ስያሜውን ራሱ ያልተቀበለው መሆኑን ለማሳየት ነው። ምክንያቱም መሰረታዊና ትክክለኛው ስማቸው ሙስሊሙን የሚል ነው ሐዋርያቱ ለራሳቸው የሰጡት። የዛ ጊዜ እንግዲህ ኢሳም በዚህ ስም ነው የተቀበሏቸው። አረ ሙስሊም እንድትሆኑ እኮ አልፈልግም ነስራኒ ሁኑ ይሏቸው ነበር ቢሳሳቱ ኑሮ። ግን ይሄንን ስም ኢሳም ተስማምተው ሙስሊሞች እንደሚሆኑ ጌታ ዘንዳ መስክርልን አሉ። በዚህ ሆነ የመሰከሩላቸው ማለት ነው። እና እነሱ ብቻ ሳይሆኑ የመላው ነብያቶች ተከታዮች በሙሉ ሙስሊሞች ይባላሉ። ሁሉም ነብያቶች ደግሞ የእስልምና አስተማሪዎች ናቸው። ከዚህ በኋላ ነው እንግዲህ ይሁዲያ ነስራንያ እየተባለ ተከተላና ሰው ሰራይ ስም ሊመጣና ያ የነበረውን ይዘቱን ሊያስለቅቀው የቻለው ማለት ነው። በነብዩ መሐመድ ኡመቶች ግን እስካሁን ድረስ ያ አላህ የወደደውና የመረጠው ስም እስካሁን አልተለቀቀም ያለቀቁትም ይሄ ተጠብቆላቸዋል ማለት ነው። ሌሎቹ ግን እስላም የሚለውን ስም እንዳውም እንደ ስዳፍ በማድረግ ሰው ለማዋረድ ሲፈልጉ ይህ እስላም ብሎ እስከመስደብ የስዳፍ ቋንቋ እስከማድረግ ሄደዋል ማለት ነው። ካለማወቃቸው የተነሳ ምክንያቱም ትርጓሜው ምንድነው ቢባል ሙስሊም ማለት ላንድ ፈጣሪ ጌታ ታማኝና ፍጹም ታዛዥ የሆነ ሰው ማለት ነው። ታዲያ ይህ ከሆነ ትርጉሙ ሁሉም ነብያቶች ለጌታቸው ታማኞችና ታዛዦች ናቸው ቢባል አይደለም ገሌ ነብይ ታማኝ አልነበረም ማለት ይቻላል። ይህ ከሆነ ትርጉሙ ደግሞ የዛ ነብይ ተከታይ ሁሉ የአላህን ፍቃድ አክባሪና ለጌታው ታዛዥና ታማኝ ነው የሚለውን ስም ማን ነው የሚጠላው? ይህ ስም ደግሞ የሚጠላ ከሆነ የዚህ ተቃራኒው ምንድነው የሚሆነው? ለጌታው ታማኝ ማለት ተንኮለኛና ከሃዲ ማለት ነው የዚህ ተቃራኒው ማለት ነው። እንደገና አመጸኛ ትቢተኛ ማለት ነው። ስለዚህ ሙስሊም አይደለሁም ማለት አመጸኛ ነኝ ትቢተኛ ነኝ ለጌታ ታማኝ ታዛዥ አይደለሁም ማለት ነው። ይህ እስከሆነ ድረስ እንግዲህ ሙስሊም የሚለው ስም ማንንም የሚያኮራ እንጂ የሚያሳፍር እንዳልሆነ ሊታወቅ ይገባል። ስለዚህ እኛ የሁሉም ነብያቶች የሁሉም የነብዮች ሁሉ ተከታይ ሙስሊሞች እንደሚባሉ ነው ቁርአን የሚያስተምረን ማለት ነው። ሃይማኖቱ እስላም ተከታዮቹ ሙስሊሞች እንደሚባሉ ማለት ነው። የኢሳም ተከታዮች አሁን ሐዋርያት ሐዋርያት ማለት እነዛ 12ቶቹ በጣም ግንባር ቀደም የነበሩት የነብዩላህ ኢሳ ደቀ መዝሙርት የሚባሉት ማለት ነው። እነዛ ሙስሊሞች ናቸው። እዚህ ላይ ሐዋርያት የሚባለው አጠራር ትርጓሜውስ ምንድነው የሚል ጥያቄ ከተነሳ የተለያዩ ትርጉሞች ተሰጥተውታል። አንደኛ እነዚህ ሐዋርያት የሚባሉት ኖራ የሚሰሩ ነበሩ ይባላል። እና ይሄ ነጭ አፈር እያጎኩና እያስተካከሉ ለቤት ቅባት ያደርጉ ነበር ወይም በሌላ በኩል ደግሞ የተለያዩ አልባሳቶችን ቀለም ይነክሩ ነበር ይባላል። የፋብሪካ ሰዎች ነበሩ እና ስልጣኔ እንደነበራቸው በወቅቱ ያመለክታል። እንደገና ደግሞ በዛ በሞያቸው ነጫጭ ነገሮችን ስለሚያመርቱ በፋብሪካቸው የዛ የነጭ የተለያዩ ቁሳቁሶች የሥራ ባለሙያዎች ለማለት ተተርጉሟል። ወይም አንዳንዶቹ ሐዋሪ ማለት ያ የነዘ የነብዩ ቅርብና ታማኝ የሆኑ ልዩ ወዳጆቹ ለማለትም ተተርጉሟል ማለት ነው። ወይም ከኩፍርና ተሽርክ የጸዱ ንጹሃንና ቅዱሳን ለማለትም ተተርጉሟል። ያም ሆነ ይህ እንግዲህ ለነብዩላህ ኢሳ ግንባር ቀደም የነበሩ ተባባሪዎችና ተከታዮቻቸው እነዚህ ሐዋርያት የተባሉ ግለሰቦች እሳቸውን እንዳመኑና እንደተቀበሏቸው ሲቀበሏቸውም ደግሞ አሁን እንደሚባለው ጌታ ነው የጌታ ልጅ ነው በሚለው ሳይሆን ያአላህ መልእክተኛ ነው በሚለው ነው። ለዚህ ብለው ወሻድ ቢአንና ሙስሊሙና ያሉ እኛ ያአላህን ፍቃድ የተቀበልና ነብዩን የተከተልን መሆናችንን ለአላህ መስክርልን ለጌታ የምስክር ቃል ስጥልን ነገሌ ነገሌ ተቀብለውኛል ብለህ ንገርልን ነው እንጂ ያሉት አንተ ራስህ ጌታ ነህ ወይም የጌታ ልጅ ነህ ብለው አይደለም የተቀበሉት ማለት ነው። እና በመቀጠልም ኢትቃለል ሐዋሪዩን እነዚህ ሐዋሪያት የተባሉት ያሉ ጊዜ የነበረውን ሁኔታ አስታውስ ይላል። ያ ኢሳ ብነ መርየም አንተ የመርየም ልጅ ኢሳ አሉ። ይኸው እዚህ ላይ እንግዲህ አሁን እንደሚታሰበው አለመሆኑ ያመለክታል። የነዛ ሰዎችም ነች የአላህ ልጅ አላሉትም ወይም ጌታው አላሉትም። የመርየም ልጅ የሆንከው ኢየሱስ ሆይ ነው ብለው የጠሩት ማለት ነው። ታልየስተጢዑ ረቡከ አሉ እንዳውም ቀጠሉበት። ለመሆኑ ጌታ ይፈቅዳል ይሺ ይላልና ይስማማል አሉ። አዩነዚለ አለና ማኢደተን ሚነ ሰማ ከወደ ሰማይ በኩል ማዲ አውርዶ ለኛ ቢጋብዘንና ቢያበላን ፍቃደኛ ይሆናል ወይ? ይሄን ነገር ብትጠይቀው ምን ይመስልሃል? የሚል ጥያቄ ያቀረቡለት ይላል። እና ዘላይ እንግዲህ ጌታ እሺ ይላል ወይ ማለት እሱ ጌታ ለመሆኑን ሌላ ሶስተኛ አካል ያለ መሆኑን በግልጽ አስቀመጡ ሐዋርያቶች ማለት ነው። እና ደግሞ ያኛው ጌታ አንተ ብትጠይቀው እሺ ይላል ወይ ሲሉ እሺ ሊልም ላይልም የሚችል መሆኑን ኢሳ የሚያዝ አለመሆኑን እያሳዩት ነው ማለት ነው። እና ተወደ ሰማይ ማግቢያ ወርግልን ጌታ እና ብትጠይቅልን ፍቃደኛ ይሆናል ወይ ብለው ጠየቁት ይላል። ወይም ቃሉ እንደሚያመለክተው አለስተጥ ወረቡከ ጌታ ይችላል ወይ ማለት ነው። ይችላል ወይ የሚለው አነጋገር ግን በዚህ መልኩ ሲተረጎም የነዚህ ሰዎች እምነት ደካማ እንደነበረ ያሳያል ማለት ነው። ምክንያቱም ኢነላሁ አላ ኩሊ ሸይን ቀዲር ነው። ጌታ የማይችለው ነገር የለም። ሐዋርያትን ብለው ሲያበቃ እንደገና ያንተ ጌታ ማዲ ተሰማይ ማውረድ ይችላል ወይ ብሎ መጠየቅ እምነታቸው በጣም ደካማ መሆኑን ያሳያል። ይሄን ነገር አይችልም የሚል ሸክ እንዳለባቸው ነውና የሚጠቁመው ማለት ነው። ይሄ እንዳይሆን ብለው ነው ብዙዎቹ እንግዲህ ሐዋርያቶች እምነታቸው ጠንካራ ነው የሚለውን ለመጠበቅ ሲል ጌታ ይፈቅዳል ወይ ይስማማል ወይ ብለው የተረጎሙት ማለት ነው። እና ዩነዚላ አለና ማኢደተ ሚነ ሰማ ከወደ ሰማይ በኩል በእኛ ላይ ማድብ ያወርድልን እንዴት ይመስላል ይሄን አይነት ጥያቄ ያቀርብለት እስቲ ብለው ጠየቁ። قال اتقوا الله ኢሳም አላህን ፍሩ አሉ። ይሄው አባቴን ፍሩ አላሉ ወይም እኔን ፍሩ አላሉ እና አላህን ፍሩ እናንተ ሰዎች እንኩንቱ ሙእሚኒን እውነት እንዳላችሁ ታማኞች ከሆናችሁ ይሄ በአማኝ አንደበት ሊነገር የሚገባው ጥያቄ አይደለም። መጀመሪያ አላህ አላ ኩል ሸይን ቀዲር ነው ብለን ተማምነን ሲያበቃ አሁን እንደገና ማዲያወርዳል ማዲማውረድ ይችላል ይያላችሁ ትጠይቁኛላችሁ እንዴ ማለታቸው ነው። ወይም ደግሞ ያውርድ ማለት ራሱ ይሄ ለሰው ተደርጎ የማያቅ ነገር ለምን ነው እናንተ ምትጠይቁት? አወረደም አላወረደም አንድ ጊዜ አምነናል ብላችኋል ከዚህ ጋር ለምን ታያይዛላችሁ ለማለትም ተተርጉሟል። እና አላህን ፍሩ አማኞች ከሆናችሁ እንደዚህ አይነት አላስፈላጊ ጥያቄ ባታቀርቡ ይሻላችኋል አሏቸው። ካሁን ቀደም ዙ ሱራ ላይ ላተሳሉ አን አሻ እንደተባለው አንዳንድ አላስፈላጊ ጥያቄዎችን ማንሳት መዘዝ ያስከትላልና ይሄን ነገር ከመጠየቅ ተቆጠቡና አላህን ፍሩ ብለው መከራዋቸው ነበር። እነሱ ግን ምላን ጥያቄውን ሊያነሱት አልፈለጉም ቀጠሉበት። قالوا نريد ان ناكل منها وتطمئن قلوبنا አይኛቆ ይሄንን ጥያቄ ያነሳንበት ምክንያቱ ይሄንን ማዲ አላህ ፍቃዱ ሆኖ ካወረደልን ከሱ በረከት ለመቋደስ ለመብላት ፈልገንና ጓጉተን ነው። እንደገና ደግሞ አንተ እውነትም ያላህ ነብይ ለመሆንህ በዚህ መረጃ ሳቢያ የበለጠ ልቦናችን እንዲረካ ነው። ያንተ ግን ነግረናል አምነንብሃል። ቢሆንም ደግሞ የጠየቅነውን ነገር ስታስፈጽምልን የበለጠ ኢማናችን እንዲጠነክርና እንዲጎለብት አስበን ነው። ለሌላም ሰው ደግሞ ለማስረዳት ይኸው የኛ ነብይ ከሰማይ ማዲ አውርዶ ጌታውን ጠይቆ ጋብዞናል ብለን ስንነግር ለሌሎቹ ወዲያችንን ነፍተን እንድንሰብክ ነው በማለት ምክንያቱን ደረደሩ ማለት ነው። እና ዝሮ ዝሮ እምነታቸው ትንሽ እንከን ያለበት መሆኑን ያመለክታል ማለት ነው። ወና አለማ አንቀድ ሰደክተና አንተ ደግሞ የአላህ ነብይ ነኝ ብለህ ስትነግረን እውነት ግን የተናገርክ መሆኑን ይበልጥ እንድናውቅ ነው አሉ። ይሄን ነገር ካላደረጉ ግን ያ የተናገሩት ነገር ትንሽም ቢሆን ጥርጣሬ እንዳላቸው ያመለክታል ማለት ነው። ወነኩን አለያ ሚነ ሻሂዲን ይህች ማዲ ደግሞ በሙዕጅዛ መልክ ከወረደች ለወደፊት ለሚመጣው ትውልድ ሁሉ እኛው ራሳችን እማኝ ምስክሮች ሆነን የአላህ ነብይ ለመሆኑ ከወደ ሰማይ ማዲ አውርዶ እኮ ህዝብን ጋብዟል ምን ትፈልጋለህ ከዚህ በላይ ማስረጃ እያል ለመመስከርና ለሌሎቹ ለማስረዳትም የበለጠ እንዲያስችለን አስበን ነው ይላሉ ማለት ነው። ይህ ጊዜ እሳቸውም እንግዲህ መጠየቁ አስፈላጊ መስሎት አያቸውና ሊስማሙ ነው። አለ ኢሳ ኢብኑ መርየም የመርየም ልጅ ኢሳ አሁንም እንዲህ አለ እና አላህ ሱብሃነሁ ወተዓላ ደጋግሞ ይችን አባባል ይደግማታል። ካለ የጌታ ልጅ አይደለም የሚለው ወይም ጌታ አይደለም የሚለው የመርየም ልጅ ኢየሱስ እንዲህ አለ ይላል። እና አሁን አላህ እንግዲህ ስለ እሱ በሚናገርበት ጊዜ ሌላ አካል ሆኖ ነው የሚናገረው። እሱ ራሱ አላህ ቢሆን ኑሮ ቁልቱ ነበር የሚለው እዚህ ቦታ አልኩኝ ብሎ ነበር የሚናገረው ወይም ጌታ እንዲህ አላቸው ነበር ማለት የሚገባው። እዚህ ላይ ግን የመርየም ልጅ ኢሳ እንዲህ ብሎ ተናገረ ብሎ አላህ ሌላ አካል ሶስተኛ ሆኖ ነው የሚነግረን ያለው። አሁን አላሁመ ረበና አለ ኢሳ። እንግዲህ ኢሳ እንደ ሰው እንደ ባሪያ ሆኖ ጠየቀ። ምን ብሎ ጠየቀ? አላሁመ አምላኬ ሆይ ረበና የሁላችንም ፈጣሪና መጋቢ ብሎ ነው የጠየቀው ማለት ነው። ስለዚህ ኢየሱስ አምላኬ ሆይ ካለ እሱ የሚያመልከው ሌላ ያለ መሆኑን በግልጽ አስቀመጠው ማለት ነው። እንደገና ረበና ጨመረበት የሁላችንም ፈጣሪ የኔም የሌሎቹም ፈጣሪ እያለ ነው። እሱ ፍጡር መሆኑን ገለጠ ማለት ነው። ሌሎቹ ፍጡሮች ጋራ አብሮ እሱ የፍጡሮች አባል መሆኑን እንጂ ከአላህ ጋራ ምንም አይነት ዝምድና የሌለው መሆኑን እየገለጠ ነው የጠየቀውና ቤታውን ያቀረበው ማለት ነው። እና አምላኬ የሁላችንም ፈጣሪና መጋቢ አንዝል አለና ማኢደተ ሚነ ሰማ እነዚህ ተከታዮች ጌታ ከወደ ሰማይ በኩል ምግብ ቢያወርድልን ምን ይመስላል ብለው ስለጠየቁኝ ይኸውና ፍቃዲ ከሆነ ከወደ ሰማይ ማዲ አውርድና እነዚህን ሰዎች መግብልኝ በማለት ጠየቁ ይላል። ተኩኑ ለና ዒደን ሊአወሊና ወአኺሪና እና ይህቺ ከወደ ሰማይ የምትልክልን ማዲ ለእኛ የደስታ ዕለት ትሆንልን ዘንድ እንደገና ደግሞ አሁን ላለው ትውልድ ማለታቸው ነው ለኛ ሲሉ ለኔና አሁን አብረው ይላሉ ተከታዮች ይሄ የአላህ ማድ የወረደበት ቀን ሁልጊዜ በየአመቱ የሚታሰብ የበዓል እና የደስታ ቀን ይሆንልናል እግር መንገዱን ማለታቸው ነው። ወአኺሪና ወደኋላ የሚመጡት ትውልዶችም ደግሞ በአባቶቻችን በአያቶቻችን ጊዜ በእንዲህ ያለ ቦታና ጊዜ አላህ ማድ አውርዶላቸዋል እያሉ ይሄንን በመታሰቢያነት አመት በዓል ያደረጉ የሚደሰቱበትና ለአንተ ሹክር ወይም ውዳሴ የሚያቀርቡበት ለት ይሆን ዘንዳ አውርድልን በማለት ጠየቁ። ወአየተ ሚንክ ታንተ የሆነ ደግሞ ማስረጃ ሙዕጂዛ እንዲሆን አንተ እኔን በነብይነት የመረጥከኝና የላከኝ ለመሆኑ ማረጋገጫ ይሆንልኝ ዘንዳ ይሄን ነገር ላክልኝ ብለው ጠየቁ። ወርዙቅና እና አንተ መግበን ወአንተ ኸይሩ ራዚቂን አንተ ተመጋቢዎች ሁሉ የበለጥክ ቸር ጌታ ነህና በማለት ጌታቸውን በአክብሮት ራሳቸውን ዝቅ አድርገው ለመኑና ተማጸኑ ይላል። ይህ ጊዜ አላህ ሱብሓነሁ ወተዓላ መልስ ይሰጣቸዋል። ቃል አላህ እንዲህ አለ ኢኒ ሙነዚሉሃ አለይኩም ይህችን የጠየቋቸዋትን ማዲ እኔ በእናንተ ላይ እንደማወርድላችሁ ነው አለ። አሁንም እንግዲህ አለይኩም ሲል ዒሳንም ጨምሮ ነው። ሐዋርዮችም ጠይቀው አንተም በጥያቄው ተስማምተህ አቤቱታውን ታቀረብክ እኔ ለሁላችሁም ይሄንን ማድ እንደማወርድላችሁ ነው። አንተም በጠያቂነት እነሱም ደግሞ ያው ለመጠቀም በፍላላቸው ፍላጎት አወርድላችኋለሁኝ አለ። ፈመን የክፉር ባዱ ሚንኩም ግን ይህችን ማድ ካወረድኩ በኋላ ከእናንተ መካከል የሚክድ ቢገኝ ያው በእሷ ሰበብ አንድ መጥፎ ነገር ቢያስከትል ማለት ነው ፈኢኒ ኡዓዚቡሁ ዓዛበን ላ ኡዓዚቡሁ አሐደን ሚነል ዓለሚን ይህ አይነቱን ከሃዲ ሰው ከዓለም ህብረተሰብ ማንንም የማልቀጣውን አይነት ከባድ ቅጣት እንደምቀጣው ነው። ይህንን ወቁና አውርድ የምትሉ ከሆነ እሺ አወርድላችኋለሁኝ አላቸው ነው የሚለው። እና እንግዲህ ይቺ ማዲ በምትወርድበት ጊዜ የአላህ በሰጣቸው መመሪያና ትእዛዝ መሰረት እንዲጠቀሙ ያንን የአላህን መመሪያ ትተው ሌላ ተንኮል ነገር ቢያመጡና ቢግረጨረጩ ግን ማንንም የማልቀጣውን አይነት ቅጣት እምቀጣቸው መሆኑን ንገራቸውና በዚህ ከተስማሙ እሺ አወርድላችኋለሁ በማለት ነገራቸው። የነኑ ኢሳ ለሐዋርያት ሲነግሯቸው እሺ አምጣ እንጂ ምንም አንከፍርም እሱ ያለውን ሁሉ እናደርጋለን በማለት እንዲወርድ ተደረገ። ወዳውኑ ያው ማጡ እሳቸው ዱአ ያደረጉ ከተማይ ላይ እንደዳመና ነገር ተንጠለጠለች ይባላል። እና በዛች በዳመና አማካይነት ማጥ የተለያዩ ሶስት አይነት የመባያ ያላት በጣም ጣፋጭ የሆነ ምግብ እንደ ዳቦ ድጋቦ ነገር ሆኖ ከእያንዳንዱ ከተለያየ ዘርፉ የተለያየ ጣፋጭ መባያዎችና ማጥቀሻዎች ያላት ምግብ ወረደች ይባላል። እና ልክ ባይናቸው ያዩ እንደዚህ የተንጃበበ ወረደና አመካከላቸው ቁጭ አለ። ያ በሚመጣበት ጊዜ እነሆ የውላችሁ እንግዲህ ጌታ በፍቃዱ በጠየቃችሁት መሰረት አወረደላችሁና እንኳን ደስ ያላችሁ ተመገቡ በማለት ሰዎች እንዳበዟቸው ማለት ነው። ይህ ጊዜ እንደ ተፈራው በኒ እስራኤሎች መቼም ሁል ጊዜ ተጠራጣሪዎችና ተንኮለኞች ስለሆኑ ሌላንም ሰው አያምኑምና በል እንግዲህ አንተው ነጠይቀ ያስመጣልንና አንተ ቅመሰው ቁረሰው እና ባርከው እንበላለን አሉ። ይህ ጊዜ እሳቸው ደግሞ እኔ እኮ መጀመሪያ እንዲህ አይነት ጥያቄ አላቀረብኩም እናንተ ጠይቅልን ስላላችሁ ይጠየቁኝ እንጂ እኔ እንዲህ አይነት ነገር አስቤ አልጠየቅኩምና በእኔ ስም ስላልመጣ እኔ አልበላም። ምናልባት አላህ ላንተ ማናለክ ማን ፈቀድ የለ ሊለኝ ይችላልና በእናንተ ስም ስለመጣ እኔ አስተባባሪ ነኝ እንጂ ተመጋቢ ልሆን አይገባኝም አሏቸው። ይህም ትክክለኛ ታማኝ አላህ መልእክተኛ መሆናቸውን ያሳያል። ምክንያቱም መጀመሪያ እሳቸው ትዝ አላላቸውም እንዲህ አይነት ነገር ህዝቦች ናቸው ሀሳቡን ያቀረቡት። ካቀረቡት መሰረት ይህ ነገር ያስፈልጋል አያስፈልግም ብለው ተወያይተው ያስፈልገናል ጠይቅልን ብለዋቸው ጠየቁ። ስለዚህ ጠይቀው በሚመጡ ጊዜ የእናንተ ንብረት ነው ለእናንተ ስም ነው የተላከው እናንተ ተመገቡ ሲሏቸው እነሱ ደግሞ አንተ ታልቀመስከውና ታልቀደስከው በስተቀር አንበላም አሉ ማለት ነው። ይህ ጊዜ ፍጥጫ ተፈጠረ። እኛ በእኛ ስምም ቢመጣ ለሐቁ ብለህ እንደሆነ አፉ ብለናል እኛ ያው ጋብዘህናል ብላ ይሉ ገባ። አይደለም መጀመሪያ በእናንተ ስም የመጣውን አላህ ማናዘዘ ቢለኝ አራይልህም ምን እናውቃችሁት ይህ ጊዜ እኔ አልበላም ብትፈልጉ ብሉ ብትፈልጉ ተውት አሉ እሳቸው። እንግዲያውስ አንተ ካልበላህ በአንተ ስም መጥቶ አንድ ነገር ጉዳት የሚያደርስ ቢሆን ምን አውቀን ነው የምንበላው አሉ። እንግዲህ የጠማማነታቸው እስራኤሎች ናቸው እና ዝረው ዝረው ማለት ነው። የአላህን ነቢይ ልክ አንድ ሰው ምግብ አዘጋጅቶ አልቀምስም ያለ እንደሆነ መርዝ አድርጎበት ይሆናል ተብሎ እንደሚጠረጠር አይነት ጠረጠሩና አንበላም አንተ ካልበላህ አሉ ማለት ነው። ይህ ጊዜ ጌታቸውን ጠየቁ። እነዚህ ሰዎች ውረድልን አሉ። አሁን ከወረደ በኋላ አንተ ካልበላህ ደግሞ አንበላም ይላሉ ምን ይሻላል ብለው ሲጠይቁት ይባላል። እነሱ ካልፈለጉ በከተማው ስንት ችግረኛ ራብተኛ ምስኪን ሞልቶ የለም እንዴ? ተብስበ ለነሱ ለምን አስተማራቸው? የውሳቸው እንደተረጠሩት ታዲያ ለምን አትበላላቸውም አልተባሉ? ቢበሉ ኑሮ ሊሳሳቱ ነበር ማለት ነው። አሁንም አንተ ብላ የሚለው ነገር ታይመጣ ለምስኪኖች ለራባቸው ስታቸው እንዴ? ጥጋበኞች ናቸው። ወጥሮውንም ትራስ ይፈቱ ነው የጠየቁት። ሌላው ምስኪን ግን ምግብ አለና ብላታልከው ከየት መጣ ማንቀመሰው አይልህም ዝም ብሎ የሚበላልና እነሱን ተውና ለሌሎቹ አብላ ብሎ አዘዘ ማለት ነው። በዛ መሰረት ከተማ ወጥተው በየመንገዱ ወደቀውን መሳኪን ችግረኛ ሁሉ ኑ ቶሎ ብለው አሰባሰቡና ያንን ምግብ ሰጡ። በሚሰጡ ጊዜ ያአላህ እንግዲህ ረድኤት ያለበት በመሆኑ አይነ ስውር የነበሩት ልክ ያንን ምግብ ሲቀምሱ አይናቸው በራላቸው ይባላል። ቆማጣ የነበሩት ልክ እንደንጨክ ወዲያውኑ አቆጥቁጦ ሰውነታቸው ተስተካከለ። የተለያየ በሽታ የነበረባቸው ሁሉ ተፈወሱ እና በጣም እንግዲህ የተባረከ ነገር ሆነላቸው ማለት ነው። ይህን በሚያው ጊዜ እነዛ መጀመሪያ የጠየቁ ሰዎች ቅናት ያዛቸው እንደገና በእኛ ንብረት እንዲያርጎ ችግረኛውን ሁሉ እንትና አለው። ድሃ የነበረው ሁሉ ከበረ ይባላል ያን የቀመሰ ጊዜ። በይ ጊዜ እንደገና ዙረው እንበላለን አሉ። እሷ በየጊዜ በተለያየ ጊዜ ትወርዳለች፣ ደግማ ወርዳለች ይባላል። እና አሁን እንግዲህ ተጀርቧል፣ ይሄ ነገር ጠቃሚ መሆኑ ታውቋልና እንበላለን አሉ። እንደገና ዙረው መጥተው እናንተማ እምቢ ብላችሁ እንደገና ለጌታ ያብስ ታቅርፌ ለሌሎቹ አዛውር ብሎኛል እጅሉ ተዛውሯልና መብላት አትችሉም አሏቸው። ምቀኛ አይደለም እንዴት በእኛ ሲመጣውን ትከለክለናል አሉ። ደግሞ እንደገና ዙረው ማለት ነው። እንግዲህ እዚህ ላይ ልንገነዘብ የሚገባው ሐዋርያት የተባሉት ሰዎች ለነቢዩላህ ዒሳ ሲዲቆች ናቸው። በጣም ቅርብ በእና አቡበክር ደረጃ የሚታዩ ሰዎች ናቸው። በእነዛ ደረጃ እንኳ ያሉ ሰዎች ነቢዩ ጋራ ምን ያህል አተካራ ይፈጥሩ እንደነበረ አማኞች ተብለው ሲያበቃ ያሳየናል ማለት ነው። እንዳውም አንዳንዶቹ የክርስትና ሃይማኖት ተከታዮች ነቢያት ናቸው ብለው ያምናሉ። ነቢያት ሆነው ሲያበቃ እንደዚህ ይላሉ ተብሎ አይጠበቅምና ነቢይ ላለመሆናቸው ማስረጃው ራሱ ይህ አቋማቸው ነው ማለት ነው። ለማንኛውም እንግዲህ ያንን ነገር አላህ ሱብሓነሁ ወተዓላ እንዳትበሉ እንግዲህ ከልክሏቸዋል እንቢ ብላቸዋልና ሲሏቸው በግድ ከመሳኪኖቹ ቀምተው በዝርፊያ በሉት ነው የሚባለው። ያው ቅድም እንዳለው ፈመን የክፍር ባዕዱ ሚንኩም ተብሏልና የአላህን ፍቃድ ጥሰው እንደገና በኃይል ሲበሉት ጊዜ ለሌሎቹ የፈወሰውና የተለያየ ጥቅም የሰጠው ምግብ ለእነሱ ደግሞ ሱም ሆነባቸውና ያን የበሉት ሁሉ ዝንጀሮና ከርከሮ ሆኑ ይባላል። እና አላ ሊሳኒ ዳውድ ወዒሳ ኢብኑ መርየም የተባለው በነብዩላህ ኢሳና በዳውድ ጊዜ ተረገሙ የሚለው እሳቸው እንግዲህ ይሄንን ምግብ አንበላም ብለው ሲያበቃ እንደገና በመብላታቸው ነብዩም ተበሳጩና ረገሟቸው። አላህም ወዳውኑ ዝንጀሮ ወይም ከርከሮ እንደሆኑ አደረጋቸው። በዚህ መልክ እንግዲህ ለእንዲህ አይነት ጥፋት ተዳረጉ ነው የሚለው። እርግጥ ሁሉም ላይ ሆኑ ይችላሉ እንግዲህ የተወሰኑት ናቸው ይሄን ነገር የፈጸሙት፣ ግን ከነሱ መካከል ይሄን ያደረገ ለእንዲህ አይነት ውርደት ተዳርጓል። وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. وإذ قال الله يا عيسى ابن مريم كذب ما قتل الله سبحانه وتعالى لنبي الله عيسى ምን እንዳላቸው አታውስ ይላል። ይሄ አባባል ገና ወደፊት የሚመጣ ነው። በትንቢት መልክ ነው አላህ ያስቀመጠው። እንግዲህ በዚህ መልክ ያለፈው ነብይ አላህ Subhanahu Wa Ta'ala ለተንሳኤ በሚመጣበት ጊዜ አትነስቶ ይጠይቀዋል ነው የሚለው። ምን ብሎ አንተ የመርየም ልጅ ኢሳ ወይም ኢየሱስ ሆይ ይላል፣ አንተ ቁልተ ሊናስ ተኺዙኒ ወኡሚየ ኢላሃይኒ ሚን ዱኒላህ ይህን ሁሉ ውለታና ጸጋ ወይም ሙዕጂዛ ሰጥቼ ሲያበቃ አንተ ግን እኔንና ወላጅናቴን አምላክ አድርጋችሁ ያዙ ብለህ ነው እንደ ለሰዎች አስተማርከው የሚል ጥያቄ እንደሚያቀርብለት ነው የውመ ቂያማ ይላል። እና አላህ ይህንን እንዲያላደረገ ኢሳ እያወቀ ግን ተከታዮቹ ይህንን ያላቸው መስለው ነውና የተገኙት ይህን ነገር በአንደበቱ መልስ እንዲሰጥበት ለመጋበዝ ለኢሳ ያቀርብላቸዋል ማለት ነው። ሌሎች ነቢዮች እንግዲህ በመጡ ቁጥር ተውሂድን ነው ያስተማሩት። እሳቸው ምርግጥ እንደዛው ተውሂድን ነው ያስተማሩት። ሌሎች ነብዮች ግን ህዝቦች ተውሂድን በሚያስተምሯቸው ጊዜ ይቀበላሉ፣ ግፋቢል ያስተባብላሉ፣ ከባሰም ይገሏቸዋል ነብዮችን ማለት ነው እንጂ ያንኑ ነብዩን ራሱ ዙሮ ጣዖት ያደረገው የለም ማለት ነው። ኢሳ ግን ራሳቸው ተውሂድ ሊያስተምሩ መጥተው ሲያበቃ እሳቸው ካረጉ ወደ ሰማይ ከወጡ በኋላ ነገሩን በተገላቢጦሽ አድርገው ተከታይነን ባወጡ እሱና እናቱ ራሳቸው እንደ አምላክ ናቸው የሚል ነገር ተፈጠረ ማለት ነው። ይሄን ነገር ታዲያ ራሳቸው ኢሳ እንዳዘዙና እንዳተባበሩ አድርገው ነው ተከታይነን ባወጡ የሚያወሩት ጋውን ድረስ። ይሄ ነገር ከምን መነጨ? አንተ ለመሆኑ እኔን ጌታህን አስተዋውቅና ተውሂድን አስተራጭ ብዬ በመልከ ጊዜ በዛ በተላከበት ወቅት እኔንና እናቴን አምልኩ ካላህ ሌላ አላህ የሚባለው ነገር አያስፈልግም ብለ ነው እንዲያስተማርከው ለመሆኑ ብሎ ይጠይቃቸዋል። እንዱንላ ማለት ምን ረይላ አላህ ወደዛ ይቅርና እኔንና እናቴን ካመለካችሁ ይበቃችኋል ብለ ያስተማርክ ትመስላለህ። እንዴት ነው አንተ እንዲህ ብለ ነው ለሰዎች ያስተማርከው ይላቸዋል። ይሄ ጊዜ ካለ ሱብሃነክ ያላ ነብዮች መቸም መንፈሰ ጠንካራ ናቸውና ጥያቄው እንኳን በጣም ጋራ የሚያፈርስ ቢሆንም ለምን እንደጠየቀ ስለገባቸው ጌታዬ ጥራት ይገባ አሉ ማለት ነው። ቀጥተኛውን መልስ ከመስጠታቸው በፊት ለአላህ ውዳሴና አክብሮት ሰጡ ማለት ነው። እና ጌታዬ ላንተ ጥራት ይገባ ይሄ አባባል ምን ማለት ነው? ይሄንማ ብዬ ከተገኘሁኝ እኔ ብቻ ሳልሆን ወንጀለኛውና ጥፋተኛው ያንተንም ክብር የሚነካ ነው። መጀመሪያውኑ እንዲህ አይነት ወስላታ ነብይ መርጠህ ልከህ ለዚህ መብቃት ያንተን ክብር ይነካልና የዛ አይነት ነብይ ያለ ከመሆኑ አጠራሃለሁኝ ማለታቸው ነው። የኔ ይቅር ግደለም ሰው ነኝ፣ ግን አንተ ከነብዮች ማከለ የዛ አይነት ባለጌ ጌታውን አጥዋውቅ ቢሉት እኔን ጌታ አድርኩኝ የሚል ካለማ አንተ ራስህ ፍቃድ የሌለውን ሰው ነው የመረጥከው ብሎ ስለሚያስተችህ አንተን ከእንዲህ አይነት ነብይ የጠራህነ እላለሁኝ አሉ ማለት ነው። ما يكون لي ان اقول ما ليس لي بحق لن يمبتي ያልሆነውን ነገር ለሰዎች መናገር የማይገባኝ መሆኔን አውቃለሁኝና እንዴት ልልችላለሁኛል? እኔ ባሪያ ነኝ፣ ፍጡር ነኝ። ግፋቢል ያንተ መልእክተኛ ነው እንጂ ወንኩት ጌትነቱን ከየት አምጥቼ እኔን አምልኩኝና እናቴን ተገዙ አላህን ተውት ልልችላለሁኝ? የኔም ሆነ የሌሎች ፍጡሮች መብት እንዳልሆነ ስለማቅ መብት ያልሆነውን ነገር መናገር አይገባኝም አሉ። እና ትክክለኛውን መልስ ሰጡ ማለት ነው። መጀመሪያ ለአላህ አክብሮት ሰጡ፣ ከዛ በኋላ ደግሞ እኔንና እናቴን አምልኩኝ የሚባለው ነገር የኔ መብት እንዳልሆነ ስለማቅ ይሄንን ማለት አይገባኝም አሉ። እንኩንቱ ቁልቱሁ ለማንኛውም ደግሞ ብየው ተናግሬው ከሆነ ይሄን አይነት አነጋገር ፈቀደ አለምተው አንተ ራስህ በእርግጥ ታውቀዋለህ፣ አንተ ራስህ ብለሃል ብለህ ብመሰክርብኝ አምናለሁ ካንተ የበለጠ አዋቂ የለምና አሉ። እኔ እርግጠኛ መሆናቸውን ለማረጋገጥ እሱኑ ዋቢ አድርገው ጠሩት ማለት ነው። ታለሙ